አምላክ አባቶቼ የነ ሙሴ አባት እና እግዚአብሔር ያለ ማንም ያለም የሚያውቅልኝ እንዳንተ ላገኝም ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ? ላደራረግ ማስተካከያ ከማንም አትሻ ፍጹም በስራ ፍጹም በምክር አትሳሳት። ያስጨነቀኝ ቀንበሬ ውስጤን አንቆ የያዘው ለኔ እንጂ ቢከብደኝ ያሱሲ ላንተ እንዴት እንደቀላል። የዛሬው ድቅድቅ ሌሊቴ ይገባሃል ሚስጥሩ ፊትህን እያየው ዛሬ ግድላለው ሰላም ነው ሰላም ነው እላለሁ በእጅህ የገባው ነገይን ያየው ሰላም ነው እላለሁ ውስጤ ሸክም አዝሎ እጅህን ያየው። አልገባሽ ቢለኝ ነገሩ ማበል ወጀቡን ፈረቴ ውስጤን ብርዱ ተሰማኝ ሰው ነኝና ሰግቼ ጉልበቴን ሃለው ዛሬ አቅሜ አንተ ነህ አቤቱ እምነቴ እንደው አልታመነ አይተኸኛል በብዙ ግን እላለሁ ሰላም ነው እላለሁ ያደረክልኝን ትናንትን ያየው ሰላም ነው እላለሁ ቀጥልም ክብርህ ነው ያለው ሰላም ነው እላለሁ ያደረክልኝን ትናንትን ያየው ሰላም ነው እላለሁ ይህም ሌሊት ያልፋል ክብርህ ነው ያለው። ጆን ነፍስ አጣው ከቤቷ ሰላም ነው ባለቤት አለኝ እኔ አይደለም በትንሽ ትልቁ ብዙ ጭንቀቴ መልስ እንዳይሆነኝ ለዘመመው ቤቴ ተረድቻለሁ ይህን አውቅያለሁ ነገሬ ሁሉ አስረክቤያለሁ። የነ ሙሴ አባት እና እግዚአብሔር ያለ ማንም ያለም የሚያውቅልኝ እንዳንተ ላገኝም ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ? ላደራረግ ማስተካከያ ከማንም አትሻ ፍጹም በስራ ፍጹም በምክር አትሳሳት። ሰላም ነው ሰላም ነው ሰላም ነው ሰላም ነው ሰላም ነው ሰላም ነው ሰላም ነው አውጃለሁ ዛሬ መልካምነትህን ማልሞላው ነገሬ ስንፍናን አልሰብክም እምነቴን አልጥልም ከንቱ ተናግሬ ከአንተ በላይ ለእኔ ለመጪው ዘመኔን ያላውቅምና መቆዘሜን ጥዬ ይህም ያልፋል ብዬ ልለፍ በምስጋና። ብርቱ ሰልፍ ሲሆን ሕይወቴ እንድማር ነዋ ነፋሱ ሳይል ሲበረታ ድንቅ ላይ ነው የማለማት ብርቱ ሰልፍ ሲሆን ህይወቴ ለትምህርቴ ነው አባቴ ወጀቡ ቢያየል ቢበረታ ግንድሉ የኔ ነው የማታ ማታ ሰላም